ömrəsin mare ዘላለም ሞት አዳንከኝ ምረትህ እኮ ነው እንድኖር ያረገ ወዳጅ ዘመድ ሳይሆን አንተ ነህ ያዳንከኝ። ታዲያ ላንተ ብቻ ምስጋና ልሰዋ፣ ሳልቆጥብ ሳልሰስት መቅደስ የሚገባ የሚገባ ዘመድ ሳይሆን አንተ ነህ ያዳንከኝ። ታዲያ ላንተ ብቻ ምስጋና ልሰዋ፣ ሳልቆጥብ ሳልሰስት መቅደስ የሚገባ የሚገባ በጨለማ የተጓዝኩት አንተ ሰላውቅ የለፋሁት አሁን ድኜ ሳስታውስ እንዴት ኖረ ያላንተ ሰው አሁን ድኜ ሳስታውስ እንዴት ኖረ ያላንተ ሰው ቸርነት ተከታትሎኝ እንዳልወጣ ቤት አኖረ